የሙእሚኖች ባህሪ ነው ነፍስያ ወንጀል እንዳትሰራ መቆጠብ ማሰር በዛ ላይ ዘውታሪ መሆን አላህን በመታዘዝ ላይ ሰላትን በመስገድ ሒጃብን በመጠበቅ ዘካን በማውጣት ሐጅን በማድረግ እምነትን በመናገር ሰዎችን በማስተማር ላይ ትዕግስት ማድረግ ነፍስያን መታገልና ማሸነፍ ያስፈልጋል። እነዚህ ነገሮች እሙን እንዲሆኑ ነፍስያን መታገል ጂሃዱ ነፍስ የሚባል ነገር ያስፈልጋል። ሶስተኛው አረብኛውን ቃል በቃል ተናገርኩኝ እኮ አልሰማህኝም ወይም አልሰማሽኝም ላታህዘን። ሶስተኛው ሰብሩን ትዕግስት ማድረግ ነው። على اقدار الله الله سبحانه وتعالى بوسنوا وساني لاي الله بامطاو نغر لاي بسو وساني لاي تغست ما درغنو التي ياتي يجريها السو يميكستات هنا تكبارو يميادرغات هنا لا كسب للعباد فيه لبارياوچ يانن نغر يمملسم هنا اول يمادرغ هايلو በልሃቱ በሌላቸው ነገር ላይ ለምሳሌ የምንወደውን ሰው አላህ ቢወስደው ወደ አኺራ ቢወስደው እኛ ያንን ሰውዬ እንዳይሄድ ወደ አኺራ እንዳይሄድ የማድረግ ችሎታው አለን እንዴ? የለንም አይደል? የለንም። ይሄና ይሄን የመሰሉ ነገሮች እዛ ውስጥ ይገባሉ። እንደዚሁ ወኢማ ወይ ደግሞ ሚማ ይጀርበሁ الله او مما يجريه الله على ايدي بعض العباد من الايذاء والاعتداء وي الله سبحانه وتعالى بنيا لي يميوسنو يميكستو النجر تغست مادرك بمان اماكنيت بانداند سوتش مكنيات مكرانا سقاي اندي درسبن بمادرغو تغست مادرك نو تغست مادرك نو ودوانو طباچن نمطانا እነዚህ ነገሮች ሁሉ እውን መሆን የሚችሉት የሰው ልጅ ነፍስያውን ማሸነፍ ሲችል ብቻና ብቻ ነው። የሰው ልጅ ነፍስያውን ማሸነፍ ሲችል ብቻና ብቻ ነው። ከነፍስያ ጋር ፍጭት ያስፈልጋል። ከነፍስያ ጋር ትግል ያስፈልጋል። ነፍስያን እነዚህን ነገሮች እንድታጤንና እንድትረዳ እንድትገነዘብ ልናደርጋት ይገባል። ነፍስያን ማሸነፍ ሲባል ደረጃዎች እንዳሉት ኢብኑ አልቀይም አልጀውዚ ረህመቱላሂ ዐለይሂ አብራርተዋል። ይህ ነፍስን መታገል የሚባለው ነገር አራት ደረጃዎች አሉት ይላሉ። ነፍስን መታገል ሲባል ከነፍስ ጋር መፋጨት ሲባል አራት ነገሮች ወይም አራት ደረጃዎችን ያካተተ ይሆናል። ይህ ጂሃድ ይህ ትግል አራት ነገሮችን አራት ደረጃዎችን ያካተተ ይሆናል። አንደኛው አን ዩጃሂዳሃ አላ ተዓሉም አልሁዳ ወዲን አልሐቅ ቅናቸው መንገድ ነፍስያችን እንድትማር መታገል እውነተኛውን ሃይማኖት الذي لا فلاح لها ولا سعاده في معاشها ومعادها الا به من ማለት ነው? ነፍስያን ትክክለኛ የሆነውን ዕውቀት እንድትቀስም ትክክለኛ የሆነውን ሃይማኖት የአላህ ሱብሃነሁ ወተዓላ ህግጋት እንድታውቅና እንድትገነዘብ መታገል ነው። የሰው ልጅ እኮ ይህንን ትክክለኛውን ዕውቀት ካላገኘ ትክክለኛውን የአላህ ሱብሃነሁ ወተዓላ ዲን ካልተገነዘበ በዱንያም ይሁን በአኺራ ፈላህ መውጣት አይችልምና ነው። በዱንያ ደስታ ነው ያገኘም በአኺራም እንደዚሁ ሲመለስ ጀነትን ማግኘት አይችልም። ትክክለኛውን ዕውቀት እስካልቀሰመና ትክክለኛውን ዲን እስካል ተገነዘበ ድረስ ኢዘን ጂሃዱ ነፍስን ነፍስያን መታገል ስንል የመጀመሪያው ደረጃ ምንድነው አለን? ነፍስያችን ትክክለኛውን ዕውቀትና ትክክለኛውን ዲን እንድትገነዘብ መታገል ነው። ግልጽ ነው ትግሉ ተደርጎ ነፍስያችንን እንድትማር እንድታውቅ ይሄንን ዕውቀት እንድትቀስም ካደረግን በኋላ ሁለተኛው ስቴፕ ወይም ደረጃ ይመጣል። ሁለተኛው ደረጃ ከነፍስያችን ጋር የሚኖረው ጂሃድ ምንድነው? አይ ዩጃሂዳሃ አለ ለዓመሊ ቢሂ ባዕደ ዒልሚሂ። ቅድም ያላቸው ነገሮች ናቸው ይመጡት። ካወቀ በኋላ ነፍስያችን ባወቀችው ነገር ተግባሪ እንድትሆን ፈጻሚ እንድትሆን መታገል ነው። መታገል ነው ነፍስያችንን ባወቅሽው ነገር ስሪ ብለን ማስገደድ ነው፣ ማነጽ ነው በዚህ ላይ ማለት ነው። ሁለተኛው ይህ ነው። ሶስተኛው አዩጃሂዳሃ አለ ሰብሪ ይቅርታ አዩጃሂዳሃ አለ ዳዕወቲ ኢለይሂ ወተዕሊሚሂ መን ላ ያዕለሙሁ። አሁንም ነፍስያችንን ሶስተኛ ደረጃ ላይ ልንታገላት ነው። ምንድነው የምንታገለው? በሰራችሁ አውቃ በሰራችሁ ነገር አውቃ በሰራችሁ ነገር ነፍስያችን ሰዎችን እንድትጠራ እንድታደርግ መጫን ነው። ነፍስያችንን መታገል ነው፣ ማሳመን ነው ነፍስያችንን። ሶስተኛው ደረጃ ነው ይሄ። አራተኛው አለ ሰብሪ على مشاق الدعوة إلى الله وأذى الخلق ويتحمل ذلك كله لله لا الله بلو سوچن بمياستمر گزي قدم اندالنو لمياگاتمو ماننياوم چگر ماننياوم سقاي ماننياوم أذى كالله أجر نفلگو الله يمن الدنيال الله سبحانه وتعالى يهنن تگلين يهنن چنكتين ببادو أيتوم أجرون ይመነዳኛል ደሞዜን ይከፍለኛል በከንቱ አይተወኝም ብሎ ነፍስኛው ነፍስያው ይሄን ነገር እንድትገነዘብ መጫንና መታገል ነው። ኢዘን የሰው ልጆች ማወቅ ይገባቸዋል፣ ባወቁት ነገር መስራት ይገባቸዋል፣ ወደ ሰሩት ነገር መጣራት ይኖርባቸዋል። በሚጣሩ ጊዜ ለሚያጋጥማቸው ማንኛውም ችግርና ስቃይ ትዕግስትን ማድረግ ይገባቸዋል። ነፍስያን መታገል ሲባል አንደኛ እስላምን እንድትማር ትክክለኛውን ሃይማኖት እንድታውቅ ዕውቀትን እንድትቀስም መታገልና ነፍስያን መጫን ነው፣ ማሸነፍ ነው። ይህንን ካሸነፍን በኋላ ባወቀችው ነገር ነፍስያችን እንድትሰራ መታገል ነው። አሁንም ማሳወቅ ነው። ሶስተኛ ባወቀችው ነገር ነፍስያችን ሁለተኛው እንድትሰራ መጫን ነው፣ ማሸነፍ ነው፣ መታገል ነው። ይህን ታግለን ስናሸነፍ ደግሞ ስራውን እንድትሰራ ካደረገናት በኋላ ሰዎችን ወደዛ ነገር መጣራት እንድትችል አሁንም ትዕግስት ወይም እንድትችል መጫን ነው፣ ነፍስያችንን ማስተማር ነው። በአራተኛ ደረጃ ደግሞ ሰዎችን ስትጠራ ለሚያጋጥማት ችግር ሰብር እንድታደርግ ትዕግስት እንድታደርግ ወቀሳን እንድትችል ነፍስያችንን መጫንና ማሸነፍ ነው። ይሄ ነው አራቱ ደረጃዎች የነፍስያን መታገል። قال الشافعي رحمه الله عليه إمام الشافعي قال الشافعي اشناچو ماناچو الشافعي هو الساتشو أبو عبد الله كنياتشو أبو عبد الله يبارلو يا عبد الله أبات سماتشو محمد ابن إدريس ابن العباس بن عثمان بن شافع الهاشمي القرشي ناتشو داك موالو الشافعي كنياتشو أبو عبد الله يبارلو يا عبد الله أبات يبارلو የሳቸው ስም መሐመድ ኢብኑ ኢድሪስ ያባታቸው ስም ኢድሪስ ቢን አልዓባስ ያያታቸው ስም ቢን ዑስማን ያያታቸው አባት ስም ወይም ቅድመ አያታቸው ቢን ሻፊዕ አልሃሽሚ አልቁረሺ ይባላሉ። ኢማሙ ሻፊዒ ፍልስጤም ውስጥ ጋዛ እንባል የምትታወቀው ከተማ ጋዛ ጋዛ ሁላችንም እንደምናውቀው በአሁን ሰዓት ለካራት ወይም ከአምስት አመታት ወይም ከሶስት አመታት ወዲህ ከፍተኛ ከበባን እያስተናገደች ከፍተኛ ችግር ያጋጠማት ከተማ ነች። ከፍተኛ ችግር እያጋጠማት ያለች ከተማ ነች ጋዛ ትባላለች። እቺ ጋዛ የምትባለው ፍልስጤም ውስጥ የምትገኘው ከተማ ፍልስጤም ውስጥ በሚትገኘው ከተማ በ150 አመተ ሂጅራ ተወለዱ ኢማሙ ሻፊዒ ረህመቱላሂ ዐለይሂ። ግልጽ ነው ኢማሙ ሻፊዒ ጋዛ በተባለችው ከተማ ፍልስጤም ውስጥ በሚትገኘው በሂጅራ አቆጣጠር በ150ኛው አመተ ሂጅራ ጋዛ ውስጥ ተወለዱ። በ204 አመተ ሂጅራ ግብጽ ውስጥ ከዚህ ዓለም በሞት ተለዩ። በ204 አመተ ሂጅራ በዚህ የ54 እድሜያቸው ሰዎች በ3ና በ400 አመታት ያህል ለኡማው ሊያበረክቱት የማይችሉትን ዕውቀትና ስራን አበርክተዋል። ረህመቱላሂ ዐለይሂ ኢማሙ ሻፊዒ ከአራቱ የፊቅህ ቁንጮ ዑለማዎች አንዱ ናቸው። ኢማሙ ሻፊዒ ረህመቱላሂ ዐለይሂ ረህመቱላሂ አለል ጀሚዕ። ኢማሙ ሻፊዒ ምን ይላሉ? ማን ናቸው አይደል? ኢማሙ ሻፊዒ ኩንያቸው አቡ አብደላህ ሙሐመድ ኢብኑ ኢድሪስ ቢን አልዓባስ ቢን ዑስማን ቢን ሻፊዕ الهاشمي القرشي يبالالو مولو سماتشو محمد ابن ادريس يميلون كايزاتشو بكينو يتولدوت فلسطين غزة بتبالتشو كتماسي هون غزة بتبالتشو كتماسي هون عند هجراء قطاطر باندمتو همسانيو آمت هجراء تولدو يموتوت قبس وستسي هون يهم عند هجراء قطاطر عند هجراء وطاطر بهولت متو أرات آمت هجرانو بليس مسلم أمه مسلم أمه بليس آتبت بطن مساف كالبه برايبيت وست بليس عجيب هونو بنيال لو سمحت إن شاء الله برايبيت النغاق القشالة تشوشي سلزي إمام الشافعي باندمتو همسان يو آمت هجرا غزة وست تولدو በ204 ዓመተ ሂጅራ ግብጽ ውስጥ ህይወታቸው አልፏል። የ54 ዓመት እድሜ ነበራቸው ሲሞቱ። የ54 ዓመት እድሜ ነበራቸው አሉ ከሚባሉት ከአራቱ የፊቅህ መዝሃብ ባለቤቶች አንዱ ናቸው። እሳቸው ምን አሉ? ረህመቱላሂ ዐለይሂ ለው ማ ቢሆንኩ ማአንዘለላህ አላህ ባያወርድኩ አላህ ባያወርድ ኖሮ እኮ ማአንዘለላህ ባያወርድ ለው ኖሮ አይ አላህ ባያወርድ ኖሮ ሁጀተን ማስረጃን አላ ኸልቂሂ በፍጡራኖቹ ላይ إلا هذه السورة إيشين سورة أنجي سورة العصر مالتنا أنجي الله بفطرانو تشولي ليلان أنكت بايا ورد نورو لكفتهم ببكاتشا تشونا باريلان أدق موالو إمام الشافعي رحمة الله عليه منالو الله سبحانه وتعالى لو ما أنزل الله الله بايا ورد نورو حجة أي دليلا مسرجان أي برهانا مسرجان بيورد نورو على خلقه ببارعو التولاي إلا هذه السورة اتشين سورة ويم اتشين أنكس سيكر للو اتشين بيورد نورو لكافتهم لسووش لالله فطرانوش ببكاتشات شونا باريلالو. ይህን ያሉት ስለምንድን ነው? ይህች የቁርአን ይህች የቁርአን አንቀጽ ወይም ደግሞ ሱራ ያቀፈችው ቁም ነገር እጅጉን ትልቅ ስለሆነ ነው። ነገር ግን ኢማሙ ሻፊዒዩ ረሕመቱላሂ ዓለይሂ ይህንን ሲናገሩ የፈለጉት ቁርአንን ሁሉ አላህ ባያወርድና እችን ሱራ ብቻ ቢያወርድ ማለት ፈልገው ነው? አይደለም፣ አይደለም። የተፈለገው ምንድን ነው እዚህ ጋር? አይ أن هذه السورة إجه أنكتكو كافية بكينج مالتنو نمن في الحث سوتشن بما النساسات بما النكاكات على التمثي بأ الله سبحانه وتعالى دي اللي سوتشنات اندينورات شو سوتشنات اندينورات شو والعمل الصالح በጎንም ስራ እንዲሰሩ ጽናት እንዲኖራቸው ወደዓወት ኢላላህ ወደ አላህም እንዲጣሩ በዚህ ላይም ጽናት እንዲኖራቸው እንዲሁም ትዕግስት እንዲኖራቸው ጥቂት አንቀጾች ባይወርድ ኖሮ ለምን ቁርአን ውስጥ ስለ ሰብር የሚናገሩ በርካታ አንቀጾች አሉ። ስለ ኢማን የሚናገሩ በርካታ አንቀጾች አሉ። ስለ በጎ ስራ የሚናገሩ በርካታ አንቀጾች አሉ። ስለ ዕውቀት የሚናገሩ እንደዚሁ በርካታ አንቀጾች አሉ። አላሁ ሱብሃነሁ ወተዓላ እነዚህን አንቀጾች ሁሉን ትቶ ስለ ዕውቀት፣ ስለ ዳዕዋ፣ ስለ መመካከር፣ ስለ ትዕግስት ሌሎችን ሁሉ ባይወርድ ኖሮ እንኳን እቺን ብቻ ወርዶ ቢተው ኖሮ በቂ በሆነ ነበር ማለት ፈልገው ነው። ግልጽ ነው፣ ግልጽ ነው። አላህ ይህችን ሱረቱል አስርን እንጂ ሌሎችን ባያወርድ ኖሮ በባሪያዎቹ ላይ በቂ ነበር ማለት የተፈለገው እነዚህ አራቱን ቁም ነገሮች ተፈልጎ ነው እንጂ ሌሎችን ነገሮች በአጠቃላይ ተፈልጎበት አይደለም። نعم ተብራርቷል፣ ግልጽ ነው። ጥሩ እሺ። قال البخاري بخاري እንዲህ ብለዋል። بخاري ማን ናቸው? بخاريስ امام البخاري رحمه الله عليه ማን ናቸው? البخاري هو ابو عبد الله كنياتشو لك عند امام الشافعي ابو عبد الله يبالالو كنياتشو مطريا قصل اسمعتشو ويم دغمو ابو امو ياري يمجمر ماننياوم يا عربينيا اسم كنيا يبالال كنيا يبالال كنياتشو ابو عبد الله يبالالو لك عند امام الشافعي نو محمد ابن ابراهيم محمد نو اسمعتشو يا أباتاتشو اسم إسماعيل يا آتاتشو اسم إبراهيم ابن المغيرة البخاري يبالالو محمد ابن إسماعيل ابن إبراهيم ابن المغيرة البخاري يبالالو إيه سماتشو نو كنياتشو أبو عبد الله سماتشو محمد ابن إسماعيل ابن إبراهيم بن المغيرة البخاري يبالالو ولد بخارى يمتبال كتما وصلي ثلث بخارى يمتبال كتما بهجرة أقوط آتر بأندمتو زتنا أراد تنيو سماتشو كنياتشو أبو عبد الله سماتشو محمد محمد ابن إسماعيل ابن إبراهيم ابن المغيرة البخاري داك موالو محمد ابن اسماعيل ابن ابراهيم بن المغيرة البخاري يبالالو تولدت بخارى بميبال كتمانو بخارى بميبال كتمانو بخارى مالت باون وقت ولزي ولا روسيا اكابي كنبرو هاغراتوچ اندوانچ يتولدت بشوال وروست سيون بشوال وروست سيون بهجرة قطاطر ب 194 عامت نو በ194ኛው አመት ነው በሸዋል ወር ውስጥ ገና በልጅነታቸው አባታቸው ሞቶባቸው የነበረ በመሆኑ እናታቸው ናቸው ያሳደጓቸው የቲም ነበሩ ማለት ነው። አልኢማሙ አልቡኻሪ ረህመቱላሂ ዐለይሂ የሞቱት ሰመርቀንድ ወይም ኸርተንክ ኸርተንክ ከመትባል ከተማ ውስጥ ሲሆን ሰመርቀንድ ተብላ የምታወቀው ከተማ አቅራቢያ የምትገኝ ከተማ ነች። አቅራቢያ ሰመርቀንድ ከተባለችው ከተማ በቅርብ ከመትገኘው ኸርተንክ በተባለችው ከተማ ህይወታቸው አልፏል። የሞቱትም በሂጅራ አቆጣጥር በ256ኛው ዓመተ ሂጅራ በ256ኛው ዓመተ ሂጅራ ዒድ ነገ ነው ሲባል ለሊት ላይ ነው የሞቱት። ዒድ አልፍጥር ረመዳንን ጨርሰው በነጋተው ዒድ ሊያከብሩ ሲሉ ነው ከዚህ ዓለም በሞት ተለዩት። ሱብሃንአላህ። الإمام البخاري رحمة الله عليه إمام البخاري كقرآن قتلوا حديثن تككلن يهنو حديثوچن ياك يسبسبو بزيه بأجر يهوت زمناتشو سلساء ولت آمهات النورو سووچ سبسمتو آمتن قوان بنورو ليادرقوت يمايتلو تنسرا مسرات يچالو تالك علمناتشو يتيم هنو يادقو. سبحان الله. የቲም ሆኖ ያደጉ በ62 አመት የዱንያ ቆይታቸው ሁላችንም ሲነገር እንደምንሰማው ቡኻሪ እና ሙስሊም ዘግበውታል ቡኻሪ ዘግበውታል ሲባልም ስንሰማ የረሱል አለይሂ ሰላቱ ወሰለም ነብያዊ ሐዲሶችን ከፍተኛ ጥረት ከፍተኛ ድካም በማስተናገድ በመቻል ሐዲታቸውን ያስተላልፉልን ያሰባስቡልን ጥሩ በሆነ መልኩ ያስቀመጡልን በክፍል ከፋፍለው ደረጃውን ተጠብቀው ሁሉን ነገር ያስቀመጡልን ታላቅ ሰው ናቸው። እሳቸው ቡኻሪ በተባለው ትክክለኛ የሐዲስ ዘገባዎችን ሰብስቦ ባስቀመጠው ኪታባቸው ውስጥ የሐዲስ ኪታባቸው ውስጥ በአንድ ክፍል ውስጥ ሲናገሩ ምን አሉ? ባቡን አሉ ክፍል አሉ يهكفل نو العلم أوقت قبل القول كنققرنا والعمل كعمل كسراء بستفيت نو بلو وين أوقت كنققرنا كسراء يكأدمال بلو بخاري بتبالو كتابات شولي أسكم متوال عند كفل ادرغو اسكمطوال كفل ادرغو اسكمطوال عند باب ريم سوره العصر يهننوا نو يمياستمرن بنغراچن لاي يسو ليوچ ماوق اندالباچو كوقت بوحالا نو ماننياوم نغر يميمطاو يهنن لماسچبت امام البخاري سيفلغو በኪታባቸው ላይ አንዲትን ባብ አስቀምጡ ክፍልን አስቀምጡ ክፍል አንድ ክፍል ሁለት እንደምንለው ክፍል ብለው ዕውቀት ከንግግርና ከስራ በስተፊት ይቀድማል ብለው እንደ ርዕስ አስቀምጠዋል። እዛ ላይ ምን አሉ? ለዚህ ማስረጃ ብለው ሲናገሩ ወደሊሉ ማስረጃው የምን ማስረጃ? ዕውቀት ከስራና ከንግግር በፊት ስለመሆኑ ማስረጃው قوله تعالى يسوع يا الله سبحانه وتعالى ንግግር ነው። ምን የሚለው ቃል ነው? فعلم اوك اوك فعلم اوك انه ነገሩኮ لا اله الا الله كالله بستقر باونت يمياملكوتون اوك ነገሩኮ ከአላህ ውጪ በእውነት የሚያመልኩት አምላክ አለመኖሩን አወቅ። ከዛስ ወስተግፊር ለደምብከ ለወንጀልህ ለስህተትህ ከአላህ መሐርታን ጠይቅ ቀጥለው ምን አሉ? ፈበደአ ጀመረ አሉ። ፈበደአ ጀመረ بالعلم باوقات فعلا بلو جمره اوق بلو نو يجم لا اله الا الله كالله بستقر باونت يمياملكوت املاك اندريله اوق بلو نو يجمره علي اوقات يقرمال معناتنو اوقات يقرمال فبدا جمره بالعلم باوقات جمره اوقات እውቀትን እወቅ ብሎ ጀመረ قبل القول كنغغرنا والعمل كعمل ويم كسرى بستفيت يغلص يونه نو يسولج يسولج كلهم بيهون يسولج كلهم بيهون عند النجر كمسراته بستفيت يا يميسراو نجر من اندهونه لياوقنا ليردى يغبوال يا يميسراو نجر من اندهونه لياوق يغبوال يغلصنا የማሻማ ነገር ነው የማታውቀውን ነገር ለተሰራ ላይ ይበላልኩ አደረኒ ስለዚህ መጀመሪያ እውቀት መቅደም እንዳለበት የሚያጠራጥር አይደለም فعلم اوك فعلم اوك انه ነገሩኮ لا اله الا الله كالله بستقر باونت የሚያመልኩት አምላክ የለም كالله بستقر بأونت يمياملكوت أملاك على منورون أوك واستغفر لذنبي كاوك بوهالا كترده بوهالا كاتينك بوهالا أوكتن كتأبت كنا برقتن كالله سبحانه وتعالى وجي بأونت يمياملك أملاك على منورون كترده بوهالا كسراي متقال كزا بوهالا نققري متقال كزا بوهالا نا لسراه ونجل لسرهاو سهتت ويم طفات مهارتان طيق نو ميلو يا قرانو ترغوامي اذا بزاريو تمرتاچن ياوقناچو نا يتغنزبناچو نغروچ ودو حالا زور بلا انياچوان ازي غا نو مناقومو ان شاء الله بزاريو تمرتاچن ويم كمجمراو جمرو اسكاون درس يتغنزبناچو نغروچ باعچرو سيقمطو هينن يمسلالو አንደኛው ያንዳንዱ ሴትና ሙስሊም ወንዶች በአጠቃላይ ሊያውቋቸው የሚገቡ አራት ቁም ነገሮች አሉ። አንደኛው ያንዳንዱ ሰው ያንዳንዱ ሙስሊም እውቀትን መገብየት አለበት ማወቅ አለበት አላህን ማወቅ رسول عليه الصلاه والسلام من ماوق سلا اسلام ماوق مردات مجنزب يهنن سناوق كنا ماسرجا غار مهون አለበት يه يمجمرياو نو اوقات يميلو نو اوقات سنل ماوق ያለብን من እንደሆነ የሚያብራራልን ነው እንዳት እንደም ተታባቹ አደራ ነው ምለው እዚህ ጋር አራት سنል አራቱ ነገሮች اوقات اللهን ማወق رسولን ማወق اسلامን ማወق አይደለም ሚለው ውስጥ ነው እነዚህ የሚገቡት አላህን ማወቅ ረሱልን ማወቅ እስላምን ማወቅ ከነማስረጃው የሚሉት የመጀመሪያው ክፍል ውስጥ የሚገቡት ናቸው ሁለተኛውማ ባወከው ነገር ምን ማለት ነው ተግባር ወይም ስራን መስራት ተግባራዊ ያወከው ነገር በስራ ማሳየት ሶስተኛው ወደ አውቀህ ወደ ሰራኸው ነገር ሰዎችን መጣራት ዳዕዋ ማድረግ ዳዕዋ ወይም ጥሪ ማድረግ ሰዎችን መጋበዝ ልክ አንተ እንዳወከው አንተ እንደሰራው እነሱም አውቀው እንዲሰሩ ማድረግ አራተኛው ሰዎችን ስታስተምር በሚያጋጥምህ ነገር ላይ ትዕግስትን ማድረግ ትዕግስት የሚባለው ነገር በሶስት ከፋፍለን አይተነዋል صبر سنል አላህን በመታዘዝ ላይ ዘውታሪ በመሆን ትዕግስት ማድረግ አለመሰላቸት አለማቋረጥ ሁለተኛው አላህን ከመማመጽ በመቆጠብ ላይ አላህን ከመማመጽ በመቆጠብ ላይ ትዕግስትን ማድረግ አላህን ከመማመጽ በመቆጠብ ላይ ከወንጀላት በመራቅ ላይ ትዕግስትን ማድረግ ሶስተኛው በሚያጋጥሙን ችግሮች መከራዎች ስቃዮች ሌሎችም አሳዛኝ ነገሮች ላይ ትዕግስትን ማድረግ ይህ ሶስቱ ከዚህ ውጪ በዛሬው ድርሳችን ለማየት የሞከርነው እነዚህ አራት ቁም ነገሮችን ማወቅ አለብን ስንል ማወቅ እንዳለብን ማስረጃችን ምን እንደሆነ ለማስቀመጥ ሞክረናል ይህም ሱረቱል አስር ነው የአስር ምዕራፍ እቺ አንቀጽ አራት ዋና ዋና የሆኑ ነገሮችን ተግባራዊ ያደረጉ ሰዎች ሲቀሩ ሰዎች ሁሉ ኪሳራ ውስጥ መሆናቸውን ታስረዳለች ታስገነዝባለች። እነሽ አንደኛ በጎ በአላህ ማመን በረሱል አለይሂ ሰላቱ ወሰለም ነብይነት ማመን ኢስላም ትክክለኛ የሆነ ሃይማኖት መሆኑን መቀበልና መረዳት ይህ አንደኛው ነው። ኢማን ነው የመጀመሪያው። ኢማን ስንል እነዚህ ሁሉ ነገሮች ይገቡበታል። ሁለተኛው በጎ ወይም ጥሩ ስራዎችን መስራትና ከመጥፎ መከልከል። ሶስተኛው በሐቅ በእውነት ነገር ላይ አደራ መባባል። አራተኛው ሰዎችን አደራ በመንባባል ጊዜ በመናስተምር ጊዜ ለሚያጋጥሙን ችግሮች ትዕግስትን ማድረግ። ይሁንና እነዚህ ነገሮች በሰው ልጅ ላይ እንዲንጸባረቁ በእኛ ላይ እንዲንጸባረቁ ነፍስያችንን መታገል አለብን። ነፍስያችንን ማሳመን መጫን አለብን። ነፍስያን መጫን ማሳመን ከሷ ጋር ጂሃድ ማድረግ ሲባል አራት ደረጃዎች አሉት። የመጀመሪያው ነፍስያችንን የምንጫናት ዲናችንን እንድታውቅ ስለ እስላም እንድትረዳ ዕውቀትን እንድትገበይ መጫንና እንድትረዳ ማድረግ ነው። ከሷ ጋር ጂሃድ ማድረግ ነው። ሁለተኛው ይሄንን ነፍስያችንን ካወቀች በኋላ ባወቀችው ነገር እንድትሰራ ጂሃድ ማድረግ ያስፈልጋል። መጫን ያስፈልጋል። ከነፍስያችን ጋር መታገል ያስፈልጋል። ታግለን እንድትሰራ ካደረገናት በኋላ ሶስተኛው ስቴፕ ይመጣል። ያ ምንድነው? ነፍስያችንን ታግለን እንድትሰራ ያደረገናትን ነገር ሰዎች እንዲያውቁት ሰዎች እንዲማሩትና እነሱም እንድትጠራ ዳዒ እንድትሆን አስተማሪ እንድትሆን ሰዎችን ገሳጭ እንድትሆን ነፍስያችንን መጫን ነፍስያችን ጋር ፍጭት መፍጠር መታገል። ይሄን ካወቀች በኋላ ይሄን ከሰራች በኋላ ሰዎችን ከጠራች በኋላ ደግሞ ነፍስያችን ሰዎችን በመንጠራበት ጊዜ በመናስተምርበት ጊዜ በመንገስጽበት ጊዜ ለሚያጋጥሙን ችግር መከራ ስቃይ ትዕግስትን እንድታደርግ አሁንም ነፍስያችንን ማሳመን መጫን ነው። ይህችን አንቀጽ አስመልክቶ ተላቁ ዓሊም ኢማሙ الشافعي محمد ابن ادريس ابن العباس ابن عثمان ابن شافع الهاشمي القرشي ወደ ቁረሽ ነገሮች ነው መጨረሻቸው የሚጠጋው ከረሱል አለይሂ ሰላቱ ወሰለም ነገዶች ወይም ደግሞ ከሳቸው ጎሳዎች ይጠጋሉ። ኢማሙ الشافعي رحمه الله عليه وعلى الائمه اجمعين እሳቸው ስማቸው محمد ابن ادريس ابن العباس ابن عثمان እንደሚባል ለሩት ጋዛ ከተማ ውስጥ በሂጅራ አቆጣጠር በ150ኛው ዓመተ ሂጅራ እንደተወለዱ ግብጽ ውስጥ በ204 ዓመተ ሂጅራ ህይወታቸው እንዳለፈ በዱንያ ላይ ያሳለፉት ጊዜ 54 ዓመታት ብቻ እንደሆነና በዚህ በ54 ዓመት የዱንያ ቆይታ በርካታ ዕውቀቶችንና በርካታ የሆኑ ጠቃሚ ነገሮችን ለኡማው ማስተላለፍ የቻሉ ታላቁ ዓሊም ኢማም ይህንን አንቀጽ አስመልክቶ አላሁ ሱብሃነሁ ወተዓላ እነዚህ አራቱን ነገሮች በተመለከተ ስለ ኢማን ስለ ስራ በጎ ስራዎች ከመጥፎ መከልከልን ጨምሮ ስለ ዳዕዋና ስለ ትዕግስት ይህንን ሱራ ብቻ ባያወርድ ኖሮ አላሁ ሱብሃነሁ ወተዓላ ለሰዎች በቂያቸው የነበረ እንደሆነ እንደተናገሩና ይህ ብሎ ማለት ምን ማለት እንደሆነ ለማየት ሞክረናል። እንደዚሁ ቡኻሪ ረህመቱላሂ ዐለይሂ እንደዚሁ እሳቸው በኪታባቸው ላይ ሰዎች ከምንም ነገር በስተፊት ዕውቀትን መቅሰም እንዳለባቸው አስመልክቶ በኪታባቸው ላይ ዕውቀት ከንግግርና ከስራ ይቀድማል ብለው ራስ አስቀምጠው ራሱን የቻለ ክፍል አስቀምጠውለት መጻፋቸውና ደሩ እንደማስረጃ ያቀረቡት ሱረቱ ሙሐመድ ቁጥር 19 ላይ የሚገኘው አንቀጽን እንደሆነ እሱም አወቅ እነሆ ከአላህ በስተቀር በእውነት የሚያመልኩት አምላክ የለም ከዛ ደግሞ ለሰራኸው ወንጀል ለሰራኸው ጥፋት ማህርታን ጠይቅ የሚለው የሚለውን አንቀጽ እንደ ማስረጃ እንዳቀረቡ ለማየት ሞክረናል። እዚህ ጋር አላሁ ሱብሃነሁ ወተዓላ ፈበደአ ቢልዒልሚ በእውቀት እንደጀመረ